ኢየሱስ እሰብከዋለው በመንፈስ ወንጌል ስለልጁ ነው ስለ ኢየሱስ አውጀዋለው በመንፈስ አውጀዋለው በመንፈስ እሰብከዋለው በመንፈስ አውጀዋለው በመንፈስ የጠላት ምሽት እስኪፈርስ የገሃነም ደጆች የማይችሏት ቤተ ክርስቲያንን ኢየሱስ ሰራት ለማስተናገድ